وسلم تسليما كثيرا. أما بعد، كبران ودموتشاتين ماتوتشاتين، السلام عليكم ورحمة الله وبركاته. يسمعك؟ جزاكم الله خير. سنتم عرف لين ده بس ما أدري. سنسو كار ليك نعم تنعم. عندما توسر كابلين ومسيدة بس ما إن شاء الله. وطحاوي مني لعلو والاستطاعة التي يجيب بها الفعل من نحو التوفيق الذي لا يشرف المخلوق به تكون مع الفعل. وأما الاستطاعة من جهات الصحة والوسع والتمكين والسلامة الآلاتي فهي من قبل الفعل، وبها يتعلق الخطاب، وهو كما قال الله تعالى لا يكلف الله نفسا إلا وسعها. مجمل بفيت ماستر اسم مفعل دونير لو عندما التوقت إن شاء الله نجا عاشوراء لهم سلم مشيك زالي وين عاش كمحرم شركة يا زت أنا إنه كان سلمي هون بزك أم صوم يتوددنا. جاء فيه الحديث عن رسول الله صلى الله عليه وسلم أحتسب فيه على الله يكفر السنة الماضية إن لعله. الله سبحانه وتعالى من جزه إن عدة الشهور عند الله 12 شهرا في كتاب الله، منها أربعة حرم بلو الله مكان صلى الله عليه وسلم سيابر الرو، ثلاثة سرد وواحد فرد بلو تناقرال كنزا مكاكب يمحرم جرك عنه. دزهو يا الله ملكتنا صلى الله عليه وسلم أسرين ينسيس ومنورو لين عشتو في عام ينقابي دارو دودي في تنيو الله سبحانه وتعالى لميمة قامة ابن كستين لأصومن التاسعة زت أرنيون من صومان لسلالو إنما صوموا بيت أو مستحبنا مالنا. وكذلك كان رسول الله صلى الله عليه وآله وسلم يصومه يصومنا الدرع عشرة. ولما هاجر رسول الله صلى الله عليه وسلم إلى المدينة وجد اليهود يصومون ذلك اليوم يعني أن يصومون برا كزعم الله صلى الله عليه وسلم لمن دنهم الصوم الصراحة لأنه شهر ويوم مبارك أغرق الله فيه فرعون وأنجى موسى راجو. يا الله صلى الله عليه وسلم نحن أحق بموسى منكم مالو مالت فيه مالت كين الله صلى الله عليه وسلم بفت يصوم نبر نجارو هي عاشوراء كان بس بهذه المناسبة هي النجار تناجر إنما صوم بتأم مستحب إنه الله سبحانه وتعالى تأوتها فرعون يسات مبتنا نبي الله موسى عليه السلام نسعى يا تعبت كأنه مالتنا سبحان الله. أنا بس لتذكرة لنا ونقلنا إن شاء الله إن كان قبلها على جمعنا قدامي مالتنا. إذن يقول الإمام الطحاوي رحمه الله والاستطاعة التي يجيب فيها الفعل مالت يسولجو تيمي سارات شانقروج استطاعة يمي بالنجر الله استطاعة بلو مالت شيلوتا مالتنا. كانت طائفة تسمى بالجبرية أو جبرية متبال ومنهم القدرية والمعتزلة آخرا. نزل طائفة وش لسولج شيلوتا يلوم وإنما يصفونه كخرقة معلقة على الهواء تحركها الريح كيف شاءت نك عند تنطلق تلجرك عند فلقا ريحو عندما يشكركره هلو إن يعنون فتعالي بز ملكو يشكركرنا بلو يعملون ببار مالنو نقل قن أهل السنة والجماعة وش يهم قدين دي في ملكة تتابي ملون إمام الطحاوي رحمه الله له لا تكفلوا جايتنو مالنو. عندنا للإنسان لسو لجل ميبالو نقر الله سبحانه وتعالى استطاع سأطاع لنسأل الله سبحانه وتعالى سورة والأمر الذي من ملكة ميل على الله ولله على الناس حج البيت لا الله بس وجلي بيت الله الحرام حج ما درج اللبت من استطاع إليه سبيلا ودز أبو تالي ጉዞን የቻለ ማለት ነው። ኢቨን አህልሱና ወልጀማዓ የሚባለው ለሰው ልጅ አነ ሊልዓብዲ ቁድራ ችሎታ አለው ሂየ መናጡል አምሪ ወነሂ ማለት አላህ ስብሓነሁ ወተዓላ ይህን ነገር ስሩ፣ ይህን ነገር አትስሩ፣ ይህን ነገር ተግብሩ የሚለን ለእኛ አላህ ስብሓነሁ ወተዓላ እስትጣዓ ስለሰጠንና ነፃ ምርጫ ስለሰጠን ነው ማለት ነው። وهذا الذي يقوله الإمام الطحاوي رحمه الله والاستطاعة التي يجيب بها الفعل من نحو التوفيق الذي لا يصف المخلوق به تكون مع الفعل يميلوت يهن النو والقدرة التي يكون بها الفعل لا بد أن تكون مع الفعل لا يجوز أن يوجد الفعل بقدرة معدومة مكنياتهم معنى يوم تكبر مبالنقر ካለ ችሎታ ሊከሰት ስለማይችል ነው አላህ ሱብሓነሁ ወተዓላ በዛ አይነት መልኩ በጥቦ ያደረገልን። اذا مع الفعل مع القدره ነው ማለት ነው። ስለዚህም አላህ ሱብሓነሁ ወተዓላ ሲናገር ምን አለ فاتقوا الله اللهم فروا ما استطعتم በቻላችሁ አቅም ያክል ማለትም فأوجب الله التقوى بحسب الاستطاعة الله سبحانه وتعالى طاعنا عززو بمن تلو أكم يكنو لمن مما امتاذ به ديننا الحنيف يه الله يمرتونا كشرك يا جللو يهونو اسلمنا چن كتليبت مكاكل أنه لا يخالف الطبيعة ما لتفتر يميبالو النقر أي كأرنا معنتنا اسلمنا يميبالو نقر تفترون أي كأرنا لذهنا فاتقوا الله ما استطعتم سل استطاعا اسبطال ما لنو لذه الله سبحانه وتعالى سورة المجادلة عليه فمن لم يستطع إهن قرال شالا فإطعام ستينا مسكينا سل بتلاي نقروش لي لسو لجوج استطاعا عند اللو بقلس إن ياسر بدايه هنا أبابا لنو ما لنو عندما الله سبحانه وتعالى سل نبي الله موسى عليه السلام تاريخنا وعن رجل آخر يقال إنه خبير إنك لن تستطيع معي صبرا أنت كنيجار إنك لن تستطيع معي صبرا أنت كنيجار متاجس أتشلم ألم أقول إنك لن تستطيع معي صبرا ይህ እንግዲህ ምን ነው የሚያስይዘው ለሰው ልጅ የራሱ የሆነ ቁድራና ኢራዳ አላህ ሱብሃነሁ ወተዓላ እንደሰጠው የሚያመላክት ነው ማለት ነው። واما الاستطاعه من جهه الشيحه والوسع والتمكين وسلامه الالات فهي قبل الفعل وبها يتعلق الخطاب وهو كما قال الله تعالى لا يكلف الله نفسا الا وسعها اذا الله سبحانه وتعالى عند سو عند النجر سيتجبرهم وانا سيتجبرهم بهولت نجر لا يتفرن التيار مالنا لمسالي يا الله ملكتنا صلى الله عليه وسلم من على تشو إنك لا تهدي من أحبب تعالى تشو أنت يفلك كون سو ولدك كلنا ومن قد ممرات تشلم ولكن الله يهدي من يشاء الله سبحانه وتعالى جن يفلقون ودتك كلنا وطريق يمرال لعلى سبحان الله بليلة يا قرآن عنك صلاحي من الله يتشو إنك لتهدي إلى صراط مستقيم يسول جميع تشلون قال الله هداية الدلالة فعل ما بيوسعه بس سسرع لو النقر مسرات يشلال نقر جن هداية التوفيق مسرات سلام ما يتشال لك بالزمر كنو إمام الطحاوي رحمه الله يزقبوت مالنه يقول الإمام الطحاوي رحمه الله وأفعال العباد يسوج تكبر خلق الله የአላህ ስብሓንሁ ወተዓላ የፈጠረው ነገር ነው። ሊአን አላህ ተባረከ ወተዓላ የቁል ወላሁ ኸለቀኩም ወማ ተዕመሉን። አላህ ስብሓንሁ ወተዓላ ወከስቡ ምን ልዒባድ፣ የባሪያዎች ደግሞ ተግባር ነው። ለምን አላህ ስብሓንሁ ወተዓላ በጣም ይገርማችኋል። የቁል መልካም ነገር እንዴት እንደሆነ ወደ ጀነት እንደሚገቡ ከተናገረ በኋላ ጀዛአን ቢማ ካኑ ያዕለሙን ማለት በሰሩ ስራ ምክንያት አላህ ስብሓንሁ ወተዓላ ደመወዝ እየሰጣቸው ነው ማለት ነው። እና አላህ ስብሓንሁ ወተዓላ እና ይሄ እንትን የሚባለው ነገር አዕማል የሚባለው ነገር ኸልቁላህ አላህ ስብሓንሁ ወተዓላ የፈጠረው እና ወከስቡን ሚን አልዒባድ የባሪያዎችም ተግባር ነው። ሊአን አላህ ተባረከ ወተዓላ የቁል ወላሁ ኸለቀኩም አላህ እናንተን ፈጥሯችኋል፣ ወማ ተዕመሉን የምትተገብሩትም ነገር ከማለቱም በተጨማሪ በሌላ የቁርአን አንቀጽ ላይ አላሁ ኻሊቁ ኩል ሸይ አላህ የሁሉም ነገር ፈጣሪ ነው ይላል አላህ ስብሓነሁ ወተዓላ። ኢዘን ይህን የተመለከተ ነው ማለት ነው። ከዚህ በመቀጠል ምን ይላሉ ኢማሙ ረሒመሁላህ፣ ወለም ዩከሊፍሁም አላህ ፍጡራንን አላስገደዳቸውም ኢላ ማ ዩጢቁን እነርሱ የሚችሉትን ያክል ብቻ ነው አላህ ያዘዛቸው። ወላ ዩጢቁነ ኢላ ማ ከለፈሁም እነርሱ አላህ ያስገደዳቸውን እንጂ አምር ያደረጋቸውንም እንጂ አይችሉም። ውሆ ተፍሲር ላ ሐውለ ወላ ቁወተ ኢላ ቢላህ ማለት ሰውየው ላ ሐውለ አይ ላ ሒለተ ዘዴ የሚባል ነገር የለም፣ ወላ ቁወተ ኢላ ቢላህ ስትል ነቁሉ ላ ሒለተ ሊአሐድን ማንም ሰው ዘዴ የለውም፣ ወላ ተሐውለ ሊአሐድን ለማንም ሰው መንቀሳቀስ የማይችልም እንላለን ኢላ ቢሐውሊላህ ኢላ ቢቁወቲላህ ኢላ ቢመዑነቲላህ በአላህ ስብሓነሁ ወተዓላ እገዛ ካልሆነ በስተቀር ወላ ቁወተ ሊአሐድን ዓላ ኢቃመቲ ጣዓቲላህ ወሰባቲ ዓለይሃ በአላህ ስብሓነሁ ወተዓላ በመታዘዝና በአላህ ስብሓነሁ ወተዓላ ላይ ጣዓ ላይ ለመኖርም ሀይል የለም ኢላ ቢተውፊቅላህ ተዓላ አላሁ ስብሓነሁ ወተዓላ ተውፊቅ ካላደረገ በቀረ። ሱብሓነላህ ወኩሉ ሸይኢን የጅሪ ቢመሺአቲላሂ ወዕልሚሂ ወቀዷኢሂ ወቀደሪሂ ሁሉም ነገር የሚከሰተው በአላህ በመሻአውና በእውቀቱና እንዲሁም በውሳኔው ነው። ሱብሓነላህ ገለበት መሺአቱሁ ልመሺአት የእርሱ የአላህ ስብሓነሁ ወተዓላ መሺአ የፍጡራንን መሺአ ሁሉ አሸንፏል። ወገለበ ቀዳኡሁ ልሕየለ ኩልሃ የአላህ ስብሓነሁ ወተዓላ ውሳኔ ደግሞ ዘዴዎችን ሁሉ በሙሉ አሸንፏል ማለት ነው። የፍዓሉ ማ የሻ የፈለገውን ይሰራል አላህ ስብሓነሁ ወተዓላ ወሁ ገይሩ ዛሊሚን አበደን በፍጹም ግን አላህ በዳይ አይደለም። ላ ዩስአሉ ዓማ የፍዓሉ አላሁ ስብሓነሁ ወተዓላ ስለሚሰራው ነገር ሊመ ተብሎ እንደ ፍጡራኖች አይጠየቁም። ወሁም ዩስአሉን እነርሱ ግን ይጠየቃሉ ማለት ነው። ታዲያ ኢማሙ ጣሐዊ ምን አሉ? ለም ዩከሊፍሁም ኢላ ማ ዩጢቁ ገደዳቸውም አላላህ። ለምን ላ ዩከሊፉ ላሁ ነፍሰን አላላህ፣ አላህ ነፍስን አያስገድድም ኢላ ውስዓሃ ኢላ ቢቀድሪ እስትጣዓቲሃ ማለት በሚችለው ያቅም ያክል ሱረቱል በቀራ 266 ላይ ነው አፉን ሱረቱ አልበቀራ 286 ላይ አላህ ስብሓነሁ ወተዓላ ነፍስን ከችሎታዋ በላይ እንዳላሸከማትና እንዳላዘዛት ይናገራል ማለት ነው። ኢዘን አላህ ያዘዘበት ነገር እኛ ልንሰራው የምንችል ነው እንጂ ከኛ እስቲጣዓ የወጣ አይደለም ማለት ነው። አንዳንድ ሰዎች ምን ይላሉ? ለምን ሰላት አትሰግድም ሲሏቸው ላ ዩከሊፉ ላሁ ነፍሰን ኢላ ውስዓሃ ብሏል ይላሉ። አላህ ነፍስን ከችሎታዋ በላይ ስለ አይሰማም አይሰማም يا جماعة يا الله يا الله يا الله طيب እንደዚሁ አላህ ስብሐነ ወተዓላ ሱረቱ አልአንዓም 152 ላይ ላ ኑከሊፉ ነፍሰን ኢላ ውስዐሃ ነፍስን በችሎታዋ ላይ ካልሆነ በስተቀር ከዛ ውጭ አናሸክ አላህ ስብሐነ ወተዓላ ተናግሯል ማለት ነው። سبحان الله ولا يطيقون إلا ما كلفهم أي ولا يطيقون إلا ما أقدرهم عليه الله سبحانه وتعالى شلو تاتشون سلنياك بزابو شلو تاتش بكناو تأزازنا هجي وارد لنا لمن الله سبحانه وتعالى منالا سورة البقرة عند ما توسبا مستلاي يريد الله بكم اليسر لأن أنت لابن سارو تنجر غيري هنا ونجر والله ولا يريد بكم العسر شجر بتعم ኃይለኛና ለኛ አስቸጋሪ የሆነ ነገር አላህ ለኛ አይፈልግም ማለት ነው። እንደዚሁ አላህ ሲናገር ዩሪዱላሁ አንዩኸፊፈ አንኩም ከእናንተ ላይ ሊያቃልላችሁ ነው የሚፈልገው። እንደዚሁ ሱረቱ አልሐጅ 78 ላይ ሲናገር ወማ ጀዓላ ሚን ሐረጅ አስቸጋሪ የሆነ ነገር በእናንተ ላይ አላደረገም ሲል ተናግሯል ማለት ነው። ኢዘን ኩሉ ሸይ እያንዳንዱ ነገር የጅሪ ቢ መሺአት ላህ ወዕልሚ ቀባ ለሁ ለትከፈላል እንዳልነው ካሁን በፊት ቀባ ከውንና ቀባ ሸርዒ ነው። ፈኢነ ልቀባ የኩኑ ከውንያን وشرعيا قضاء የሚባለው ነገር ከውን ያለ شرع ያለ ብለን እንደተነጋገር ነው ማለት ነው። ካሁን በፊት ለምሳሌ الله سبحانه وتعالى فقضاهن سبع سماوات في يومين على الله በሁለት ቀን ውስጥ እኮ ሰባት ሰማያት አድርጎ ወሰናቸው ሲል ይሄ قضاء ከውን ነው። ሌላው قضاء ዲኒ ሸርዒ ነው። ለምሳሌ ምን አለ አላህ ስብሐነ ወተዓላ የመጀመሪያው ሱረት ፉሲለት 12 ላይ ነው ፈቀባሁን سبع سماوات في يومين በሁለት ቀን ውስጥ ሰባት ሰማያት አደረጋቸው ሲል አላህ ስብሐነ ወተዓላ ይህ እንግዲህ የአላህ ውሳኔ ማንም ተደኹል ማድረግ አይችልም። ማንም ሰው ምርጫ የለውም እዛም ቦታ ላይ ግን ቀባ ዲኒ ሸርዒ አለ። ወቀባ ረቡከ አለ አላህ ሱረቱ الاسراء 23 ላይ ሲናገር ጌታ ወስኗል አላ ተዕቡዱ ኢላ ኢያ እርሱን እንጂ ሌላ ላታመልኩ ወቢል ዋሊደይኒ ኢህሳና እና ይሄ ነው። እንደዚሁ አምር የሚባለውና ወከዛሊከ ኢራደቱ ወልአምር ወልኢዝን ወልኪታብ ሁሉ ነገር ከውንና ኢራዳ ከውንና ሸርዒ ያለው በእያንዳንዱ ነገር ላይ ማለት ነው። እና ኢማሙ ጣሂ ረሂመሁላህ ሲሉ ይሄን ነው የፈለጉት ማለት ነው ረሂመሁላህ። እና አምር ከውኒ የሚባልም ነገር አለ ማለት አላህ ሱብሃነሁ ወተዓላ አምር ነው። ለማንም ሰው ምንም አይነት አስተያየት የማይገባበት ማለት ነው። አላህ ሱብሃነሁ ወተዓላ ምን አለ? ኢነማ አምሩሁ ኢዛ አራደ ሺአን አለ። የአላህ ሱብሃነሁ ወተዓላ ትእዛዙ ኢዛ አራደ ሺአን አንድ ነገር ከፈለገ አየቁለ ለሁ ኩን ሆን ይለዋል ፈየኩን ይሆናል ወዲያው ነው። እዚህ ላይ ለምሳሌ ምንም አይነት ምርጫ የለም። ይሄ እንግዲህ አምር ከውኒ ነው። የፍጡራን ለምሳሌ አላህ ሱብሃነሁ ወተዓላ ይሄን ነገር ይሁን ካለ ይሆናል። አምር ሸርዒ የሚባል አለ። አምር ሸርዒ የሚባለው ነገር ደግሞ ስሩ አትስሩ ፍጡራኖች ሊሰሩትና ላይሰሩት በሚችለው ነገር ላይ የተንጠለጠለ ለምሳሌ ምን ይላል አላህ ሱብሃነሁ ወተዓላ ሱረቱ النحل አንቀጽ 20 ላይ ሲናገር ኢነላሁ ያእሙሩ ቢልዓድሊ ወልኢህሳን አላህ ሱብሃነሁ ወተዓላ ሱረቱ النحل አፎን ሱረቱ النحل አንቀጽ 90 ላይ ان الله يأمر بالعدل والإحسان، الله بفتهنا بملكام نجر يزال اندزه الله سبحانه وتعالى سورة النساء امسى سمنت ليس نجر ان الله يأمركم ان تؤدوا الامانات الى اهلها امانا ودا اهله ودا زود من يجبوا بوتا عند تملسوا الله يزاتشوهان سيد اندزه هينتو نجر من مالتنا امر شرعنا كوني بمبال ይለያያል ማለት ነው። እንደዚሁ እያንዳንዱ ነገር ተፍሪቅ አለው እንጂ ሁሉ ባንድ እንትንም በጅምላ የሚታይ ነገር አይደለም ማለት ነው። ታዲያ በመቀጠል ምን አሉ? يفعل ما يشاء الله يفلقون ነገር ይሰራል وهو غير ظالم ابدا الله سبحانه وتعالى ማንንም በዳይ የለም سبحان الله مالت الله سبحانه وتعالى ما ننم اي بدلم لمن الله من على سيناجر ومن يعمل من الصالحات وهو مؤمن على امين هنا تكبرن يمتكبر فلا يخاف ظلما ولا هضما بدلن اي فراك الله يعني سراوتن سرا يطفابنيال بلو ولا هضما معناته مو نقش يسرعوتنم سرا يا غود لبنيالن بلو ايفرا سبحان الله من قال اندزو ما يبدل القول لدي سوره طه انقص 112 لاي معناته اندزو سوره قاف 29 لاي من قال ما يبدل القول لدي اني جاركو قالات هيتغيرم وما انا بظلام للعبيد اي بظلم للعبيد فطوراننا بارياوچنم يمبدل ادلهم قال እንደዚሁ ሱረቱ ዙኽሩፍ 76 ላይ ወማ ወለምናሁም እኛል በደልናቸውም ወላኪን ካኑሁም ዛሊሚን ነገር ግን እነርሱ ናቸው በዳዎቹ ሱብሃንአላህ እንደዚሁ ሱረቱ ከህፍ 49 ላይ ወላ ይዝሊሙ ረቡከ አሐዳ አላህ ማንንም እንደማይበድል ተናግሯል ሱብሃንአላህ እንደዚሁ ሱረቱ ጋፊር 17 ላይ አልየውመ ቱጅዛ ኩሉ ነፍሲን ቢማ ከሰበት ሁሉም ነፍስ يسرعون سراء الله سبحانه وتعالى دموزان يسطعت لا ظلم اليوم زارين كم بدل الذنب ان الله سريع الحساب الله سبحانه وتعالى كو مرمرو فطان يونه جيتانو معناتنو اندزو يا الله متي صلى الله عليه وسلم سر الله سيناغرو الله من علال يا عبادي باروچ هو يالو اني حرمت الظلم على نفسي ማድርጌዋለሁኝ አለ ወጀአልቱሁ ሙሐረማን በይነኩም ሙሐረማ በእናንተ ላይ ደግሞ በመካከላችሁ ማድርጌዋለሁና ፈላ ተዋለሙ እርስ በራሳችሁ አትበዳደሉ ብሏል አላህ Subhanahu Wa Ta'ala ማለት ነው። እና ዝልም የሚባለው ነገር አላህ Subhanahu Wa Ta'ala ሙነዘህ ነው ማለት ነው። ሱብሃንአላህ الله سبحانه وتعالى عادل يهونا جيتانو اندزه ابو بكر الصديق رضي الله عنه بخاري لاي بتور حديث لاي سأله دعاء يدعو به في صلاته صلاة لاي من بيدو على درق بمالت ابو بكر رضي الله عنه يا اللهم ملكتنا تأيك فقال قل بل اللهم إني ظلمت نفسي ظلما كثيرا بوزن بدل راسين اند بدلكم بدي يالوني ولا يغفر الذنوب الا انت انتنجي وانجلني ميمر يلم فاغفر لي مغفره من عندك وارحمني انك انت الغفور الرحيم سبحان الله سبحان الله حتى ابو بكر الصديق انكم رضي الله عنه يا اللهم صل الله عليه وسلم اللهم اني ظلمت نفسي ظلما كثيرا انديرو بوزم بدل بيديالوني سبحان الله فاذا كان هذا حال الصديق الذي هو افضل الناس بعد الانبياء والمرسلين مالت كنبياتوچنا كمرسلوچ بوحالا يا ابو بكر الصديق رضي الله عنه ايمان بمزن اذا لا بيدرج لرجح ايمان ابو بكر يا ابو بكر ايمان يا مزن نبر يتبالوتن سوى انكو بذا عينت ملكو سبحان الله بل إنما صار صديقا نالو نعب العز الحنفي صديق يتبالو بات بتوفيتي هذا المقام حقه يا الله ملك تنيا يالو تنجر إن الله يالو النجر إيمانا اتشو برتو كمهونو يتنسانو الذي يا صديق إن تبلو مالت يتضمن معرفة ربه سبحان الله صديق مالتكو مالت كمرتانو بوا بتاتش يالا كفتنيا درجانو مالتنا سبحان الله إنه كان حتى الله سبحانه وتعالى عندما يصف نبي الله إسماعيل عليه السلام وصفه بالصديق قال إنه كان صديقا نبيا سبحان الله الذي يتضمن معرفة ربه وحقه وعظمته وما ينبغي له وما يستحقه على عبده هل النجد أوكا ومعرفة تقصيره فسحكا ووعدا سبحان الله بتعامي جرمان فسحك أنه بعد لمن زعم أن المخلوق يستغني عن معرفة ربه يتون تماك استقلال مدرج بالشلال الملسى ولا يكون به حاجة إليها وليس وراء هذا الجهل بالله وحقه غاية سبحان الله فإن لم يتسع فهمك لهذا فانزل إلى وطعة النعم وما عليها من الحقوق سبحان الله أن الله سبحانه وتعالى دعاء بالزمل كندي هذا القوي اللهم ارتنا صلى الله عليه وسلم نجرى الشغال معلنا فما قد قال منار إمام الطحف رحمه الله وفي دعاء الأحياء مالت يالموت سويتش دعاء سياربو وصدقاتهم عند الزهد مصدقاء سياربو منفعة للأموات لموت سويتش مسلم وشكهون النزع سويتشي الله الرحمات شو الله يكرب لا شو سنة لأن السبرن حج سنة درجة تتعموت አላቾ ማለት ነው በዚህ ነገር ላይ ማለት ይህ ነገር ይጥቀማቸዋል ለምን ከተባለ الله سبحانه وتعالى سورة الحشر አንቀጽ 10 ላይ ምን አለ والذين جاءوا من بعدهم ማለት ስለ مهاجሮችና ስለ አንሳሮች ከተናገረ በኋላ ወደፊት ስለሚመጡ ታማኞች ሲናገር يقولون يميلوناቸው ربنا اغفر لنا ديتاي ሆይ لنيا يكربلن ولإخواننا الذين سبقونا بالإيمان بمنت لك أدامون مندموشاتين انديهو يميلوناتشو بلا مسجناتشو فأثنى الله عليهم باستغفارهم للمؤمنين قبلهم كنرسو بفت لنبرو تامانيوش دعا بمدرقاتشو عمسجناتشو فدل على انتفائهم باستغفار الأحياء إذن مؤتانوشو مؤمنوش مالنا هياو يهونت مؤمن مناتوچ دعاء سيادرغولاچو اندميتقمو ياملاكتال مالنا اندزو عثمان بن عفان رضي الله عنه قال كان النبي صلى الله عليه وسلم اذا فرغ من دفن الميت عند سو تقبرو سيابقا وقف عليه فقال استغفروا لاخيكم لوندما الله يقر اندي لو دعاء درغولته واسالوا له التثبيت الله اندي ارغغطوم الله ان طيقوا لات فانه الان يسالوا السكو اهون يتيقال بلو سلالو معناه الله تبارك وتعالى صلى الله عليه وسلم ما ابو داود ورد حديث له ليلام امام مسلم يا ورد حديث ليلا كان رسول الله صلى الله عليه وسلم يعلمهم اذا خرجوا الى المقابر يعني بريدة بن الحصيب يبارو صحابي سيناجر يا الله متى صلى الله عليه وسلم ودمك عبر سيهدو لصحابوچاچ يستمروا نبر اي يقولوا السلام عليكم اهل الديار من المؤمنين ان انت مؤمنوچ بان انت لا الله سبحانه وتعالى سلام هنا وانا ان شاء الله بكم لاحقون ان الله تعالى ان شاء الله بالله فقاد ودنا انت يمن متاننا نسال الله لنا ولكم العافيه لأننا لنا أنت مكوك الله سبحانه وتعالى عيك عبناك الله سبحانه وتعالى أنتك أم با الله أن تأبك أن يلو نبر معنا نزو عائشة رضي الله عنها سألت النبي صلى الله عليه وسلم عنك يا الله ملك تنيات أي أكواتشو كيف تقول إذا استغفرت لأهل القبور لما تصوتش استغفار ستارقين ديناهم وعلى قولي بي السلام على أهل الديار من المؤمنين والمسلمين ويرحم الله المستقدمين منا والمستأخرين وإنا إن شاء كم لاحقون المهم الزبوت علي يا الله متنا صلى الله عليه وسلم بزه ملكو استغفار سيادرقو عند الزهور الله متنا صلى الله عليه وسلم هي النجر سيناقرو يموت سو هي أبوه سو يتك أمال مالتن يهملك تعال مالنو عند الزهور صوم من بيت ملكته عائشة رضي الله عنه أن رسول الله صلى الله عليه وسلم قال من مات وعليه صيام صوم يعلبت سو ያለበት ሰውየው ከሞተ ሷማ አንሁ ወልዩሁ ዘመዱ ይጾምለት ብለው ተናግረዋልና ብዙ ሐዲሶች አሉ ይሄን የሚያመላክቱ እንደዚሁ አብዱላህ ኢብኑ አባስ ረዲየላሁ ዐንሁ እንዳሉት አንም ወአተ ሚን ጁሃይና ቀቢላ ነው ጁሃይና ከዛ የሆነች አንዲት ሴትዮ جاءت ለነብዩ ሰለላሁ ዐለይሂ ወሰለም ወደ መልእክተኛው መጣችና فقالت ብላለች ان امي نذرت ان تحج يعني እናቴ ስለት ገብታ ነበር ሐጅ ልታደርግ ፈለም ተሐጅ حتى ማተት እስከ ሞተሽ ድረስ ግን ሐጅ አደረደ አፈአሐጅ عنها الصنوكي حج لادرغنا قال نعم حجي عنها حج ادرغالات رايتي استنغيرين عاتي الله ملكتنيا لو كان على امك دين اكنت قاضيته اذا بينوربات السوق لاي تكفليلات نبرنا قالت معنات በመቀጠልም ቁድ አላህ አላህ ላይ የነበራት እንደን ከፈይላት فالله احق بالوفاء ነው በተለያየ ነገር ስለነገራት يعني طبعا يعني بس بحي دعاء نتقمله ومن صلاه الجنازه وصلاه الجنازه لي صلاه لي قومن دعاء من هذا اللهم اغفر له يقرب له وارحمه وعافه واعف عنه يتلايو صلاه مدرجو راسه ياند يموت سو كان سو يتقمال معناتن يمياسردا يهونا ايه راسه عند ماسرجا نو معناتنو إذن والله تعالى الله يستجيب الدعوات يسألتن ينسألتن يكبلال ويقضي الحاجات يخطر عنو الشنف الله قوتن يكفل الله تشوال ياوت أدلات الله بلوالا وقال ربكم قيتاتشهم مالا ادعوني إنين دعاء درغو لنين صلي واستجب لكم سورة الغافر عنك السلسالة مالنو وإذا سألك عبادي على الله اندزو سورة البكرة عندما تسمعني السدست لي بارو تشيس لني تتأيكو فإني قريب لني كربنني أجيب دعوة الداعي يسألتني عن سألتك أبلا لوني إذا دعاني إنين كو دعاء بعد الرجي ساعته نقرق من على فليؤمنوا بي على بني يمنوا ولستجيبوا لي اندزه إنين ميعززكوا اتشون يتعززوا لعلهم يرشدون سبحان الله إذن الدعاء له شروط وله أركان لالله سبحانه وتعالى بيتشانو يميهانو እንደዚሁ በቀጥታ አማላጅ የሚባለው ነገር ግን አያስፈልግም ምክንያቱም الله ادعوني إنين لمني استجب لكم ማለት واذا سالك عبادي عني فاني قريب اجيب دعوه الداعي اذا دعانا اني በጣም ቅርብ ነኝ እንደውም الله سبحانه وتعالى منا لو نحن اقرب اليه من حبل الوريد سبحان الله እኛኮ እኔ ከደም ቱቦ የበለጠ እንደውም ቅርብ እንደሆነ አላህ Subhanahu Wa Ta'ala ተናግሯል ማለት ነው እንደውም ኢማሙ ኢብኑ ማጀህ ባወሩት ሐዲስ ላይ من لم يسأل الله اللهن ايك دعاء على درجة يغضب عليه الله يغضب عليه በጣም ይገርማችኋል ይሄ ዱዓ የሚባለው ነገር በጣም ከባድ ነው فإذا سألك عبادي عني ስለ ዱዓ በቀጥታ ከተናገረ በኋላ ምን አለ ان الذين يستكبرون عن عبادتي على دعوان عباده بلو طراتنا سيدخلون جهنم داخرين على ወደ ጀሃነም የተዋረዱ ሆነው ይገባሉ። በጣም የሚገርማችሁ ነገር ይሄ ሁሉ ያለ አህባሾች በቀጥታ ዱዓ የሚባለው ነገር ኢባዳ አይደለም ነው የሚሉት። ዱዓ የሚባለው ነገር ኢባዳ አይደለም። ለምን? ኢባዳ ነው ታሉ ለአላህ በብቸኝነት ይሰጥ እንዳይባሉ። ስለዚህ አብዱላህ አልሐረሪን ብትጠይቅ፣ ሌላንም ሰው ብትጠይቅ፣ ሰሊም አልዋንም ብትጠይቅ፣ ኒዛር አልሐለቢንም ብትጠይቅ ችግር የለውም ብለው ስለሚያምኑ ነው። ነገር ግን ዱዓ ኢባዳ ለመሆኑ ይሄ ማስረጃ ነው። ሱብሃንአላህ። በጣም ምን አለ አረቡ ይغضቡ انت الله سبحانه وتعالى انت متيقن ستتو يقطال وبني ادم حين يسال يغضب يسول جن سبحان الله سيطيقوت الناس لميلو سلامنوت ይበሳጫል ይቆጣል አላህ Subhanahu Wa Ta'ala ማለት ነው። ሱብሃንአላህ። እና ኢንሻአላህ ዝሬ እና ቁም መሰለ ያለውን ትምህርታችን አህባሾች ወሃቢያ ሰደቃ حرام ነው ብለው ያምናሉ። اولا በመጀመሪያ ወሃቢያ የሚባል ቡድን የለም። በዛ እኔ አጋጥሞኝ አቅም ነው ወሃቢያ ነው ብሎ ራሱን ወሃቢያነቱን እንትን ያለ ወሃቢያ መሆኑን የገለጸ ድርጅት አይቻለቅ። አልሙኝም እነርሱ አህለ ሱና ወልጀማዓን ነው ወሃቢያ የሚሉት። በአሁኑ ሰዓት ሰደቃ حرام ነው ይላሉ። ሰደቃ حرام ነው የሚል የለም። ግን ሰደቃ የሚባለው ምንድነው የሚለው ነገር መነጋገር አለብን። አላህ ሰደቃ የሚባለው ነገር ለነማን እንደሚሰጥ ተናግሯል። انما الصدقات للفقراء والمساكين وابن السبيل والعاملين عليه والى اخر ذلك والمؤلفه قلوبهم ብሎ በስምንት አይነት አላህ ሰደቃ ብዙ አይነት ነው። የቃልም ሰደቃ አለ፣ የተግባር ሰደቃ አለ፣ አካላዊ ሰደቃ አለ። ይሄ ሁሉ مشروع ነው። ይሄን حرام ነው ብሎ አላህ እንደውም حرام ነው حرام አይደለም የሚለው ውስጥ አይገባም። አስለኝ ጥሩ ነው ጥሩ አይደለም የሚለው ውስጥ ማይገባም። ይሄ ፍጹም አላህ ያዘዘበትን ነገር ማለት ነው። ሱብሃንአላህ። እንደውም አላህ Subhanahu Wa Ta'ala እኮ يوم القيامة ሰዎች ምንድነው የሚሉት? فَأَصَدَّقَ وَأَكُمْ مِنَ الصَّالِحِينَ አደን ለሚሉት በአኺራ ላይ የሚመኙት ተመልሼ ወደ ዱንያ ምነው ሰደቃ አድርጌ ከመልካም ከሚሰሩ ሰዎች ጋር ባንድ በነበርኩ ይብለው እና ይሄ አይደለም። እነርሱ ግን ምንድነው ሰደቃ ሲሉ የሚሉት ምንድነው? ግብዣቸው ነው ሰደቃ የሚሉት። ግብዣ ማለት ምንድነው? አንድ ሰው የሚያውቀውን ሰው ሀብታም የሚሆን ምንም ይሆን አምጥቶ ቤቱ ያበላዋል። ይሄ መልካም ነገር ነው። ጎረቤትህን ለሱ ጥሩ ብትሉለት ጥሩ ነው። ግን ሰደቃ የሚባለው ነገር ለደሃ ነው። حتى العلماء يقولون سميت صدقه لانها تدل على صدق العبد يبارياون اونتنينت سلامتاملكتنا بتام لني يقرب بيبلو لدهاوچ يمسط معنا سبحان الله صدقاكم يبالو يا جماعه الخير لمثالي عند سو تامو مدهانيت يميغزابت تشغروا نرسو يسط يميكفد يذكرت يوين دمو يا الكتريك يميتطا واطال يميلبسو لبس يلهوم وزت يميتنيابت بيت يلهوم لدهاه نو بمسرط ወይም ለተቸገረ ሰው ነው። ግን አለበለዚያ ላይሳ ሰደቃ ይባልና ድንኳን ይጣላል። ድንኳን ከተጣለ በኋላ ይሄ ጥሩ ነው እዛ ቢያበላል። ነገር ግን ምንድነው የሚደረገው? ምን ይቆማል? ዘበኛ ከቆመ በኋላ ደንበኛ ሱፍ ለብሶ የመጣው ሰው ወይም ደግሞ የጥሪ ወረቀት የደረሰው ሲገባ፣ ነገር ግን ያልተጠሩ ድሃዎች ደግሞ ሱብሃንአላህ ሸረል ወሊማ የድግስ ተንኮለኛ ብለው የጠሩት የአላህ መልእክተኛ ሀርታሞች ይገባሉ ወተረዱ عنها الفقراء ደሃዎች ደግሞ ይመለሳሉ። እና ይሄን ነውኛ እንትን ምን ነው በእንላህ ተባረከ ወተዓላ አላህ ካለ በነገው ሰዓት እስከምንገናኝ ድረስ ዝላይና ቆማለን። 119 ላይ ነው ማለት ነው ጀምሮ ነገ ኢንሻአላህ سبحانك اللهم وبحمدك لا إله إلا أنت، أشهد أن لا إله إلا أنت، أستغفرك الله وأتوب إليك. السلام عليكم ورحمة الله وبركاته. وسلم كنت نهيتكم عن زيارة القبور مقابر عند تقيرو كالكياتشو نبرة على ألو سمو فزروها قوبنات فإنها تذكركم الموت ሞትን ታስታውሳችኋለች ብለው ተናግረዋል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ይህ ማለት ቀብር ሲዘየር ሁለት አይነት ጥቅም አለው። አንደኛ ለሞቱት ሰዎች ዱዓ ይደረጋል። በሁለተኛ ደረጃ እኛም نحن سائرون الى ما صاروا اليه ልክ እንደነርሱ እኛ ምን ሆናለን ብለን ተግባር ልናሳምር እንችላለን። ነገር ግን ቀብር ዘያራ ላይ በአንደኛ ደረጃ ቀብር ለመዘየር ብሎ ጉዞ ማድረግ አይቻልም። በሸሪዓው ለምሳሌ ሌላ ተግባር ካለው ሊሄድ ይችላል፣ ግን ደሞዝ ሊያስገኝ ይችላል። ይሄ ነገር ድንገት ሲያገኝ ቀብሩን ዱዓ ያደርጋል እንጂ ሰፈር የሚያስር ለምሳሌ 3 ቀን 4 ቀን የሚያስር ጉዞ መጓዝ የለበትም። ሐታ ዘህዶ ለማምለክም ባይፈልግ ራሱ ለማምለክም ባይፈልግ እዛ ቦታ ላይ ሄጄ ዱዓ አደርጋለሁ በሚል የተወሰነ ቀብር ዘንድ 3 ቀን 4 ቀን የሚያስር ሰፈር የሚያስብል ጉዞ መሄድ የለበትም። ግን ሌላ ለሌላ ሐጃ የሚሄድ ከሆነ እንደሞ ለሌላ ሐጃ ወይ እንዴት ስብለማያት ብሎ በዛው አጋጣሚ ቀብሩ ቢጎበኝ ችግር የለውም። ነዛ ሀዶ ዱዓ ያደርግ ማለት ነው። ለምን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? لا تشد الرحال الا الى ثلاث مساجد ማለት ዒባዳን አስመልክቶ الى مسجد من المساجد በፍጹም ማለት ጉዞ አይደረግም ወደ 3 መስጂዶች ካልሆነ በስተቀር መስጂዱል ሐራም መካ ወመስጂዲ ሃዳን يريد بذلك مسجده صلى الله عليه وعلى اله وصحبه وسلم ان مسجد النبوي مدينه ومسجد الاقصى بيت الله باندزو مسجد الاقصى حرره الله من اليهود الله كايهودش نصا ياوطاونا مسجد الاقصى بمعنى ስለተናገሩ ጉዞ ማድረግ አይቻልም። ግን በጣም የሚያሳዝነው ነገር ሸሪዓው ያዘዘን ያለው ለሞቱት ሰዎች ዱዓ መደረግ አለበት፣ ዱዓ አድርጉላቸው፣ ሁለተኛ እናንተም ደግሞ እንሞታለን ብላችሁ ግምቱ ሰዱ ነው የሚለው። ነገር ግን ህብረተሰቡ ምንድነው የሚያምነው? እዛ ሄደን ዱዓ አናደርግም። እንግዲያሳ ምንድነው የሚደረገው? እነዛ ሰዎች የሞቱት ሰዎች ያዩናል እንደዚሁም ይሰሙናል ብለው ከነርሱ ረድኤትንና በረከትን ለመፈለግ ነው የሚሄዱት። ይሄ ምንም የማያጠራጥር በአላህ ላይ ማጋራት ስለሆነ ሰዎች ሊጠነቀቁበት ይገባል። ለዚህም ሲባል ነው በእስልምና መቃብር ላይ ቤት መስራት ስንዝር ያክል እንኳን ድንጋይ መካብ አይቻልም በመቃብሩ ላይ። لما جاء في صحيح مسلم عن علي بن ابي طالب رضي الله عنه انه قال الا ابعثك على ما بعثني به رسول الله قالت لابو هياج الاسدي سنغروت لك ملكتناو اندنغروني على نغرهمنا قالت በኋላ الا تمر بصوره الا مزقته من ما ينت سئل اسئل كاغنيه ساتقد انداتالف ولا قبر مشرف اندزو كف يالا كمريت لا بيدق يالا الا سويته لمن መቃብር ማክበር መቃብር ላይ መካብ እስልምና ማምለክ ብቻ አይደለም የከለከለው መቃብርን። መቃብር ላይ ድንበር ያለፈ ለምሳሌ የሙእታንን አጥንት መሰባበር የተከለከለ ነው በእስልምና። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲናገሩ ከስሩ ዐዝሚ ልመይተቲ ከከስሪ ሐያል የሙእታንን አጥንት ወይም ደግሞ አካላቸውን መሰባበር ልክ እንደ መሰባበር ነው የሚቆጠረው ወንጀሉ። ነገር ግን በዚህ መልኩ ንሱ መጣበቅ አለባቸው የሞቱ ሰዎች ማለት የሰው ልጅ እንዳይሸት ጥሩ እህትራም መደረግ አለበት መቀበርም አለበት። ነገር ግን ከዛ ባለፈ መልኩ መቃብሩ ራሱ መቃብሩ ላይ ይጀምራል። አቀባበሩ ላይ ራሱ ካንድ ስንዝር ከሁለት ስንዝር በላይ ከፍ መደረግ አይቻልም። የበለጠ ካብ መቃብር ራሱ አይቻልም በእስልምና ማለት ነው። ቤት መስራትም አይቻልም። سبحان الله لماذا الفقهاء يقولون القبر للبلاء قبر يميبالو نجر علامه سويت ከፍጡራን አይንና እነርሱን አዛ ከሚያደርጋቸው አይነ ተሰውረው እንዲበሰብሱበት እንጂ የተፈለገው ላሊል ቢና ቤት ተሰርቶ ያ ቤት ወይም ደግሞ እዛ የተቀበረው ነገር እንዲመለክ አይደለም። ይሄ በጣም ከባድ ነው። وجاء في الحديث عن رسول الله صلى الله عليه وسلم يا الله متى صلى الله عليه وسلم يتناغروا عن نجر الله ان متام تسوچ كله بتام تنكولنيوچ بلو مالت من تقوم عليهم الساعه وهم احياء بهيوتاچو يالو قياما يميكستباچونا وعبده القبور سبحان الله يا الله متى صلى الله عليه واله وسلم بموتو امس كان سيقراچوم كزام بفيت اكبابي مسجد كجبو بهالا مندنا يالوت لعنه الله على اليهود والنصارى بكريستيانوچنا بايهودوچ لا يا الله لعنه يهن اتخذوا قبور انبيائهم مساجد قالوا يا نبياتوچن مقابركو لك اند مسجد ادرغو يازو مملكي قرنا መቃብር አለበት ቦታ ላይ ሶላት መስገድና ኢባዳ ማድረግ እንኳን አይችልም። ነሃ ረሱላህ ሰለላሁ ዐለይሂ ወሰለም አን ሶላት ፊውዲዕ አልመቃብር ቀብር ያለበት ቦታ ላይ ሶላት እንዳይሰገድ እንኳን አዘዋል መስጂድ እንዳይደረግ ዘአከባቢ። ታዲያ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከዚህ ከመሞታቸው ተስንት ቀን አከባቢ ይሄን መናገራቸው አኢሻ ረዲየላሁ ዐንሃ ስትናገር ምን አለች? ዩሐዚር ማ ሰናኡ አይሁዶችና ክርስቲያኖች ወደቁበት ላይ ሙስሊሙ ህብረተሰብ እንዳይወድቅና የነብዩ ሰለላሁ ዐለይሂ ወሰለም መቃብር እንዳያመልክ በሚል ነው። ወዳ ረበሁ እንደዚህም ዱዓ አደረጉ አላህ ሐይሱ قال اللهم لا تجعل قبري وثنا يعبد وارو ጌታዬ ሆይ የኔን መቃብሬን የሚመለክኮ ጣዖት እንዳታደርግብኝ ብለው ዱዓ አደረጉ ነብዩ ሰለላሁ ዐለይሂ ወአሊሂ ወሰለም። ሱብሃንአላህ። ይሄን አስመልክቶ አልኢማሙ ሸውካኒ رحمه الله شرح الصدور ميبال مصحف አላቸው አን ተህሪም رفع القبور አንድ ጥራዝ مصحف ይሄንን ብቻ አስመልክቶ የሚናገር مصحف ጽፈዋል ማለት ነው። እና በመቃብር ዙሪያ ላይ እስልምና ይሄን ነው የሚያዘው ነው والله اعلم زياره القبور ላይ የሚደረጉት ዱዓዎች አንደኛ ያ الله متى صلى الله عليه واله وسلم ሲናገሩ استغفروا لاخيكم واسالوا له التثبيت فانه الان يسال للو بريده بن الحاصب يمبارو صحابي يوراو نو يا الله متى صلى الله عليه وسلم سيناغرو ينبروت السلام عليكم اهل الديار من المؤمنين والمسلمين السلام عليكم اهل الديار من المؤمنين والمسلمين وانا ان شاء الله بكم لاحقون نسأل الله لنا ولكم العافية يميلتنا ندقمه إن شاء الله السلام عليكم أهل الديار من المؤمنين والمسلمين السلام عليكم أهل الديار من المؤمنين والمسلمين وإنا إن شاء الله بكم لاحقون نسأل الله لنا ولكم العافية ማለትም ያ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም እናንተ ከሙስሊሞችና ከሙእሚኖች ሆናችሁ ባገሮች አላህ በእናንተ ላይ ያ አላህ ሰላም በእናንተ ላይ ይሁን ወኢና ኢንሻአላሁ ቢኩም ላሂቁን እኛም በአላህ ፍቃድ ወደ እናንተ የምንመጣነን ነስአሉላህ ለና ወለኩም አልዓፊያ ለኛም ለእናንተም ሰላምን ከአላህ እንጠይቃለን በማለት ያስተምሩ ነበር ሰለላሁ ዐለይሂ ወአሊሂ ወሰለም። بسم الله بسم الله والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ودموك الناتوك ودموك جزاكم الله خير جزاء ألف مرة أستاذكين الله جمهور الله الله سبحانه وتعالى جميعنا في الوسط بجنة الله بشهد إن شاء الله نعلم بسمعنا ومن التقام سوك الله سبحانه وتعالى رجل اللي تنجد تتقام سوك الله رجل أستاذ يلت إياكم إن شاء الله يا أستمرون زوريان إن شاء الله አላህ Subhanahu Wa Ta'ala እንግዲህ ያው በደልን መቼም እንደማያዝብን ያው እንዳስተማሩ አንዳንድ ጊዜ ሰዎች አንዳንድ ችግር ሲያጋጥማቸው ወይንም በደል ሲደርስባቸው አይ ችግር የለም፣ ይሄ አላህ ያመጣው ነገር ነው፣ አላህ ያደረሰብህ ነገር ነው ምናምን የሚባል ነገር አለ እና ይሄ ነገር እንዴት ይታያል ኢንሻአላህ። ሌላው ደግሞ አላህ ስብሃነ ወተዓላ ኩን ስለ ያው ማንኛው ነገር ሁን ካለው ያው ይሆናል እና አብዛኛው ጊዜ ሁን ኩን የሚለው ያው ማንኛውም ነገር ነው ወይስ ጥሩ ነገርም መጥፎ ነገር ነው ወይስ እንዴት ነው? እዛ ላይ ኢንሻአላህ መብራሪያ ብሰጡኝ። ሌላው ደግሞ አላህ ስብሃነ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም ያው እንዳሉት አይሰማም ድምፅ ያ ጀማ ይሰማል ድምፅ? አሰላሙ አለይኩም ይሰማል አይደለም? ኦኬ ትግስት ወጥተህ ግባ ኢንሻአላህ። ሌላ ደግሞ አልዱዓው ኢባዳ የምንለው ማንኛውም ዱዓ ነው ወይስ እንደ ኢባዳ ምን የሚሆንልን ኢንሻአላህ እዚህ ላይ መብራሪያ ብስትም አልዱዓ ወል ኢባዳ ካሉን ይቺ ዱዓ ማንኛውም ዱዓ የምናደርገው ነገር ነው ኢባዳ የምትሆንልን ወይስ ኢንሻአላህ እዚህ ላይ ትንሽ መብራሪያ ብስትም ጀዛኩሙላሁ ኸይር። ጥያቄዎቼ ግልጽ ናለ ኡስታዝ? አንዳንድ ስ እንሻላ ጀዛኩም ላሁ ኸይር ማይክል። አሰላሙ አለይኩም። ብስምላህ ራህም። የወንድማችን ጥያቄ ጥሩ ጥያቄ ነው። እርሱ ምንድን ነው? አላህ ስብሓነሁ ወተዓላ ዛሊም አይደለም፣ በዳይ አይደለም። ነገር ግን አንዳንድ ሰዎች መጥፎ ሲደርስባቸው አላህ ስብሓነሁ ወተዓላ ያመጣ ነው በማለት ይጽናናሉ። ይህ እንዴት ነው? ነው አላህ በዳይ አይደለም፣ ቅድም እንደገለጽ ነው። ነገር ግን የአላህ ስብሓነሁ ወተዓላ አዕማሉሁ ኩሉሃ፣ ሁሉም የአላህ ስራ ምንድን ነው? መምሉአቱን ብልሕክማ፣ በጥበብ የተሞላ ተግባር ነው። ለምሳሌ አንድ ትራፊክ ለምሳሌ በአንድ ሰው ላይ ድንበር ጥሶ ሲሄድ ይህን ያህል ፍራንክ መክፈል አለብህ ሊለው ይችላል። ለሱ አንጻር ለዛ ለሹፌሩ አንጻር ያ ትራፊኩ ያንን ነገር ስለማዘዙ ለምሳሌ ለሱ አንጻር ስናየው ጉዳት አለበት ይመስላል። ነገር ግን فيه مصلحة فما بالك بأفعال رب العالمين الله سبحانه وتعالى ليس بظلام للعبيد. ነገር ግን የአላህ ስብሐነሁ ወተዓላ ነው ተግባሩ ማለት ነው እና ከጥበብ ይወጣ አይደለም። ተግባሩ ሁሉ በሙሉ ጥበብ ጋር የተያያዘ ነው ማለት ነው። ለምሳሌ ሱብሃንአላህ አንድ ሰው እንበልና የሰዎች ተግባር አንድ አይነት አይደለም። ለምን ካላችሁኝ ለምሳሌ አላህ ሱብሃነሁ ወተዓላ ምን ይላል? ወዓሳ አን ተክረሁ ሸይአን፣ አንድ ነገር ልትጠሉት ትችላላችሁ። ወሁወ ኸይሩ ለኩም፣ ለእናንተ መልካም መስሏችሁ እናንተ ግን ትጠሉታል። ማለት ለእናንተ መልካም ነው፣ ነገር ግን እናንተ ትጠሉታላችሁ ይላል። የሚሰራው ስራ ለሰውየው በዛሂሩ ሲታይ የማይጠቅመው ሊመስል ይችላል። ላኪን አላህ ሁወ አዕለሙ ቢዓዋቂብ ልኡሙሪ ወኸዋቲሚሃ፣ በነገሮች መደምደሚያና መጨረሻ ላይ እርሱ አላህ ስብሓነሁ ነገር መሆኑን አላህ ስብሓነሁ ወተዓላ ያውቃል። ወዓሳ አን ቱሒቡ ሸይአን ሁወ ሸሩን ለኩም፣ እንደዚሁ አንድን ነገር ልትወዱት ትችላላችሁ ለእናንተ ተንኮል ነው ያ ነገር ግን። ወላሁ ያዕለሙ ወአንቱም ላ ተዕለሙን፣ አላህ ስብሓነሁ ወተዓላ ያውቃል እናንተ ግን አታውቁም። ስለዚህ ለእኛ በዛሂሩ መጥፎ መስሎ ሊታየን የሚችለው ነገር በሙሉ ከዛ አንጻር ነው ማለት ነው። ሁለተኛው አላህ ሱብሃነሁ ሁለተኛው ጥያቄ ደግሞ አዱዓኡሁ ለዒባዳ የሚባለው ነገር የአላህ ሙታ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንደተጠቀሰው አዱዓኡ ዱዓ የሚባለው ነገር ሁወ ለዒባዳ ብለው ተናግረዋል። ይሄ ዱዓ ዒባዳ የሚሆነው ለአኺራ የሚደረገው አይነት ዱዓ ነው ወይስ ለዱንያ የሚደረገው ምዝህ ዒባዳነት ውስጥ ይካተታል ነው? ጠብዓን ለዱንያም ብለን የምናደርገው ራሱ ዒባዳ ነው ማለት በቀጥታ የምናደርገው ነገር ራሱ ማለት ነው። ዝም ብለን ለዱንያ እንደዛ አድርግልኝ ለምሳሌ አላሁመ ሽፊኒ ሚማራዲ፣ ከበሽታዬ አድነኝ ብሎ ዱዓ ቢያደርግ ሰውየው ወይም ደግሞ አንድ ፍራንክ ችግሮት ወይም አንድ ነገር ሆኖ ዱዓ ሲያደርግ ራሱ አላህ ዒባዳ ያደርገ ማለት ለአላህ ዒባዳ እንዳደረገ ነው የሚቆጠረው። ለምን لما جاء في الحديث سلوا الله حوائجكم مالت يمتفلقوت النجر هلو عادرقو حتى الشي سألني عليكم لاش عما تشون قمد بيهون والملح لقدوركم لبرد استاتشو تشاوم بيهون الله سبحانه وتعالى لمنو يه عبادانو لمن كتب على دعاء ميبالو نجر اسك سدست الناس كسبات تنطبوش نوستو اكتتتال عندنا لأن الداعي آمن بوجود الله تبارك وتعالى يا الله منور بلبو سلا الرقاقتا نو هي سدو عمي رقو لماذا فإن من ليس بموجود لا يدعى مالت دعاء ما درقو نقر للدنيا تكمن بيهون راسو مالتنا نقر قن دعاء ما درقو تحقق بوجود الله سبحانه وتعالى بولة تنيا درجة يا تكيدو غين الله الله سبحانه وتعالى بتقام كل نجر يتبقى عنا الله زند كل نجر بأ الله بأ الله سبحانه وتعالى هبتا من نتنا يا الله سبحانه وتعالى غنيين النتن اعتقاد يا درجال فإن الفقير من نجر لله النا محتاج لله يهونسو لا يدعى بس استنيا درجة يتضمن صفة الله دعاء ما درجسو يا الله سبحانه وتعالى بحري اعتقاد ما درجنو وهو السمع الله يسمعني يميلو لبوست الله فإن الأصم لا يدعى دنقروا يميبالو النقر ما أنم لسأليه ونالي لمنو سلم ما يسل ما لنو ليلو الكرم الله سبحانه وتعالى شرقيتا لقاش مهونون رزاق ذو القوة المتين مهونون يعمننو فإن البخيل لا يدعى ما لت بيسي هو نسونا سستامي هو نسو ما أنم سلم ما يتأيك وما لنو ليلو الرحمة صفة الرحمة الله سبحانه وتعالى عزاني مهونون اعتقاد هذا الرجل هيسمم يا جماعة الخير إن رحمة إذنتي مبالو بهري اللو مالتني أما لكتان فإن القاسي لا يدعى درك لبو يدرك أسو ما أن ما يتأيكوهم ستعين لبالا يتشلم لما سألي هلت هارتا موش سفر لاي بنورو عندين يو دهاني بيتو أسقبان بفسهم عندنا وجن رأف حاله يتنيا أنهم يتيكوا عزاي مهانونه ليلو القدرة الله سبحانه وتعالى بهول نجر لي شاي منورون فإن العاجز لا يدعى إذا نزس دست نجر تشل وسطه كتتالي للعلماء شو يه مالت وسطه نزهن نزهن نجرج بالله سبحانه وتعالى لي قالوا بلو يامنا ترو آمين سو سلوانا لمن نجر دعاء بهذا الجراسو ما أجرناه عبادة منو ما لنو إن يهدو عيني بالو نجر والله أعلم جزاكم الله خير من كسر السلام عليكم ورحمة الله وبركاته السلام يا جماعة السلام عليكم إن شاء الله أوكي أستاذ إياك إيه نبال إن شاء الله የባለቤቴ ጥያቄ ነው ጠይቄልኝ ይዛለ ምንድን ነው ያለኝ አይሰማም ድምፅ መጨረሻው ነው ላይ አይሰማም ጀማ አሁን ይሰማል እሺ እና ምንድን ያለኝ ሐሙስ እኔ ነው ለሟቹ ቤተሰቦቻችን አዲስ ያው ሰምቼ ነው ያለው እንዴት ነው ኡስታዝ ይሄ ይበቃል ወይ ሳይ ሐዲስ ነው ወይ ብሎ ጠይቋል ኢንሻአላህ እስከሰሙኝ ማይክሮ الرحيم عندنا بمسرته نهى رسول الله صلى الله عليه وسلم عن تخصيص ليلة من الليالي كسمك أن عندك بالذات حاموس ليته مكة ما تعيش على المسلمين بشرع هي كل كلمة فيه نص صريح قلت على الله متنا صلى الله عليه وآله وسلم عن تخصيص يوم من الأيام يكلكلت ويم دونك ان ليت هي وادر غومادر ክልክል መሆኑን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በግልጽ የከለከሉበት ሁኔታ አለ ማለት ነው። ግን የእናትና የአባት ሐቅ ለመወጣት ዱዓ ለማድረግ ቀን መለየት አስፈላጊ አይደለም። አላህ ያለው በዑሙም ነው አላህ ሱብሓነሁ ወተዓላ የተናገረው። ምን አለ? ወኢማ የብሉገነ ዒንደከ አልኪበሩ አሐዱሁማ አው ኪላሁማ አላህ። ማለት አባትህ ወይም እናትህ በጣም ትልቅ ቢሆኑ ፈላ ተንሀርሁማ ወኽፊድ ለሁማ ጀናሐ ዙሊ ሚን ረሕማ። ከሞቱም በኋላ ሐታ ወቁል ረቢ ርሐሙማ፣ ጌታዬ ሆይ እዘናቸው እዘንላቸው። ከማ ረበያኒ ሰጊራ። ለምሳሌ ባዕድ ሰለዋት አልመክቱባ አው በይነ አልአዛኒ ወልዒሻእ ወልኢቃማ፣ ኢቃም በኢቃምና በአዛን መካከል ለምሳሌ ዱዓ እስትጃባ የሚሆንበት ሰዓት ነው። ለምሳሌ ሌሊት ረክዓተይን ከሰገደ በኋላ ከዘጠኝ ሰዓት በኋላ አላህ ሱብሓነሁ ወተዓላ ከዓርሽ ወደ ሰማኡ ዱንያ የሚወርድበት ስለሆነ እዛ ቦታ ላይ ዱዓ ቢያደርግላቸው ጥሩ ነው። ረቢ ርሐምሁማ ከማ ረበያኒ ሰጊራ፣ ይቅርበላቸው ዘንላቸው፣ እኔን በህፃንነት የምንም ነገር ሳላቅ እንደተንከባከባችሁኝ ሁሉ ብሎ ዱዓ ቢያደርግላቸው ጥሩ ነው። አለበለዚያ እንጂ ለነሱ ሐሙስ ወይም ጁሙዓ ብሎ መቀመጡ ለነሱም ይሁን ለሌላ ተግባርም ይሁን ሐሙስ ሐሙስ ለዝሁ ተብሎ ለዒባዳ ተብሎ ህያው ማድረግ ሚነል ቢድዓ መሆኑ የታወቀ ነገርም ከመሆኑ በተጨማሪ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም በነሰን ሸሪሕ የከለከሉት ነገር ነው። ወላሁ አዕለም። ጀዛኩም ላሁ ኸይር። ሰላሙ አለይኩም አጅማዓ ኸይር። ጀዛኩም ላሁ ኸይር። ኡስታዝ ነው ወላጆች ይከጀላሉ ወይ ልባባ ጅህ ነው ጅህ ነው ትና ተቀያለሽ እንታማ ነጥብ ባታርጊ ኡስታዝ፣ አሁን ተያይዞ የእኔ ጥያቄ ምንድን ነው? አሁን ነቢያችን ሰለላሁ ዐለይሂ ወሰለም ወደ ቀብር ቦታ ስራ ይብላችሁ አትሄዱ ወይንም ሩቅ መንገድ ያው ተመይታችሁ ወደ ቀብር ቦታ መሄድ አልተፈቀደም። ወላሂ ሀዲስ ሲመጣ ነቢያችን ሰለላሁ ዐለይሂ ወሰለም እናታቸውን የአሚናን ቀብር ሄደው ጎብኝተው ነው ሲመጡ ነው አይደለም ይሄን ነገር ያሉት? እና ስራ ብለው ነው የሄዱት የነበር ወይስ በአጋጣሚ በእግረ መንገድ ነበር እሳቸው የሄዱት ማለት ነው? ሁለተኛ ደግሞ ሁሌ ክሊክ የሚያደርግልኝ ነገር አሁን መሳጅዶች ውስጥ ቀብር መኖር ያለበት እንደሚባልበት ጊዜ ያው ትልቁ የመዲና መስጅድ ኢንክሉዲንግ የነቢያችንን ማለት ነው እና አቡበክርን ዑመር የእነሱ ቀብር አለበት እና በዛን ጊዜም ኦፍኮርስ ነቢያችን ቤት ነው መስጊድም ነበር። ይሄ ሁኔታ ታዲያ እንዴት ነው አሁን ሌሎቹስ? አዎ የስ አዳነ ከዛ ከመስጊድ ውጭ ለምን አልሆነም ወይስ ተሞክሮ ነበር ወይ? አሁንስ ያለበት ሲቹዌሽን እንዴት ነው? በምን አንጻር ይታያል ለማለት ፈልጌ ነው። ምክንያቱም ይሄ ቀብር ማለት መስጊድ ውስጥ ነው። አሁን ይሄንን ሲባል ከዛ ጋር እንዴት ነው ለእንትና አይመችም ለማለት ፈልጌ ነው ነው ብስምላህ ራህማን ራሒም። የኡስታዝ አብራር ጥያቄ ጥሩ ጥያቄ ነው። አንደኛ ወደ መቃብር ጉዞ ማድረግ እንደማይቻል ተነግረን ነበር። ነገር ግን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጉዞ አድርገው አልነበረም ወይ የእናታቸውን ቀብር የዘየሩት? ላ ይሄ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እግር መንገዳቸውን እያሉ ከጉዛቱ ከዘማቹ ከወታደሩ ተለይተው በዘመቻ ሰዓት ላይ እያሉ ነበር። ገለል አብዋ የሚባል አካባቢ ላይ ገለል አሉና ትንሽ ቆዩ። ሲወጡ ያለቅሳሉ። ከዛም ዑመር ኢብኑ ኸጣብ እና ሌሎችም ሰሃቢዎች ላይ ምንድነው የሚያስለቅሰው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲሏቸው፣ ይህማ የእናቴ ቀብር ነበር በማለት ነገሯቸው። ሆን ብለው አይደለም የሄዱት ማለት ነው። ሲነግሯቸውም ሰአውቱ ላህ አንየግፊረ ለሃ አላህን ይቅር እንዲላት ጠይቄ ነበር ሳይሆን ቀረ። ምክንያቱም እሷ ሙሽሪክ ነበረች እና ማለት ነው። ነገር ግን ፈሰአውቱ ላህ ቀብሯን እንድዘይር እንዲፈቅድልኝ ጠየቅኩትና ፈቀደልኝ ብለው ተናገሩ እንጂ እርሳቸው ጉዞ አላደረጉም ማለት ነው እሷን ለመዘየር። ሌላው የነቢዩ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ መቃብር እንደሌለበት ተነግረን ነበር። ነገር ግን የነቢዩ ሰለላሁ ዐለይሂ ወሰለም ቀብር እንደዚሁም የአቡበክርና የዑመርስ ቀብር እዛው መስጂድ ነበዊ አይደለም ወይ ነው? እንዴት ሊከለከል ቻለ ነው? በአንደኛ ደረጃ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም የተቀበሩት መስጂድ ውስጥ አልነበረም። እነማ የተቀበሩት ምንድነው? في حجرة عائشة رضي الله عنها ذو ارساچو ያለፉበት ቦታ ላይ አኢሻ ጓዳ ላይ ነው የተቀበሩት የአላህ መልእክተኛ ሰለላሁ ዐለይሂ ወአለይሂ ወሰለም። ማለት ነብይ የሚቀበረው ዛው ሞተበት ቦታ ላይ ስለሆነ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተቀበሩት في حجر ام المؤمنين عائشة رضي الله عنها الصابت لاي يسوا غوادا لاي زاني يتكبروت يا الله متي صلى الله عليه وسلم وسلم انجي مسجد الوسط ادلم طيب مسجد النبوي يزاني راسون يشال نبر مقابر على نبر ما له نو بعثمان رضي الله عنه غزي سيصفافا مسجد سيصفافو የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቀብር በነበረበት አቅጣጫ ሳይሆን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቀብር በሌለበት አቅጣጫ ሰፉት መስጂዱን። ሌሎችም ሰዎች ሲያስፋፉ በዛ መልኩ አስፋፉትና አብዱል መሊክ ኢብኑ መርዋን የሚባለው መስጂዱን ሲያስፋፋ ከዛም ከዚህም አስፋፋና የነብዩ ሰለላሁ ዐለይሂ ወሰለም ቀብር እንዲጨመር ተደረገ። ይሄ ግን ሁጃ አይሆንም። ይሄ አንዲ አላህ ሙሐመድ ሰለላሁ ዐለይሂ ወሰለም በግልጽ የከለከሉት ነገር ነው እንደተከለከለ ነው የሚሆነው። በሁለተኛ ደረጃ በዑስማን ረዲየላሁ ዐንሁ ጊዜ የተደረገው ተውሲዓ ዑስማን ኢብኑ አፋን ረዲየላሁ ዐንሁ ያደረገው ተውሲዓ ያ ነው ትክክለኛው ተውሲዓ መሆን ያለበት። ወላሁ አዕለም ዘኩ عليكم جزاكم الله خيرا استاذنا وحبيبنا يا ما شاء الله يا لكم ساون كالكون قدموا لي لاتيه كما تبين يا امينا لا غير يا تن نات ما لكم جزاكم ااون زالت نغرو تساتو يا يا لكم متو استغفار استيكولات الله عندها تقبلات وثنا قلت لمثالي ان ابو طالب لوتن بالناية ملك تدرسات النبيات ادرسوا الملك تاتون نعمين اغن الدرسات ان انديت نو هي نو الله انديت نو عفو على الاثمالتين وزراي እንዴት ነው ያልተቀበላችሁ ሪስፖንሲብል ናችሁ ወይ ማለት ነው? እና ጀዛኩም ላ ኸይረን ማለት ነው። አንቶኒያ ላሉ ኡስታዝ አፉ በሉ እንግዲህ ነገር ነገር ያነሰዋለሁ እና ያው በዚህ የጠራ ዴሉ ነው። ጀዛኩም ላ ኸይረን ማለት ነው። ሰላም አለይኩም። بسم الله الرحمن الرحيم يا استاذ ابرار ጥያቄ ጥሩ ጥያቄ ነው። እንዴት እርሷ የሳት ልትሆን ትችላለች? እርሷ ያለችው ዘመን الفتره ላይ አይደለችም? መልክቱ አልደረሳት። አቡ ጧሊብን ብንወስድ እንቢ ብሎ ነው ሰምቶ፣ እሷ ግን ምን ሆና ነው? ጥሩ ጥያቄ ነው። ግን አንድ ነገር አለ። ሐታ ሙተሐኒፎች የሚባሉ ነበሩ በድሮ ጊዜ። ያ ማለት ምንድነው? በነብዩላህ ኢብራሂም ሃይማኖት ላይ የነበሩ ያልቀየሩ ነበሩ። አምር ኢብኑ ሉሃ አልኹዛዒ የሚባለው ሰውዬ ነው መጥቶ ወደ ሻም አገር ሄደ። ሻም ብሎ ማለት ወደ ሶሪያ፣ ሉብናን፣ وهو الذي سيب السوائب الطاوتاتوتشين انجلي ودى مكة عمتطو اندي ملكو ياد الرقاة شورسونو مالت شامة كبابي اللو نصاراتشين كريستيانو هاملاكيوتشين ايينا لن يامن دزاين الطاوت منور عدلبت بمي السابي عمتطو ليان داندو كابيلان دي الدرق ياد الرقاة شورسونو اسكزا زمن درسجين ينبي الله ابراهيمين هايمانوت تكتلو يهدون بر عربوتشو النام إيش بلو مرحبا بلو عجبو ينسو يتقبلو سلزهم بزا مكنات لطياكي يدار رقاتشو اللي تكبر مالنو يوم هونو جين بيني بلو متحنفي مبالو نبرو مالت ينبي الله إبراهيم من جد عنك أيرم يالو سويج نبرو مالنو نا لزانو انتنو عيك أبو اندينو رباتشو مالنو لزهم بلو يا اللهم صلى الله عليه وآله وسلم أبي وأبوك في النار يعني إنها أنت عبات يأساتنا تشو بمالت يا اللهم صلى الله عليه وآله وسلم يتنقروا تعبات عشون عبد الله ما سلا عبد الله ما لنا عند الزبل لا أنا يميت قمو حديثه كم علو نيت يكتب يجي طرط يجي أنا أستاذ أبرار جزاك الله السلام عليكم اوكي السلام عليكم جزاكم الله خير استاذنا ديروتاكم دري ما زوي استاذ اتفلجني على كل من قول ما اذا تطي هيك طريق ده بقى بتس ما تيجي هاي تشام فهمت ما هيك تفتر ولا من دون anyway تياك لا تشوف يا جماعه الخير ጥያቄ ቴክ አድቫንቴጅ ኦፍ ኡስታዙና ኡስታዞቻችን የኔ አድቫንቴጅ ሰሩበት ግድ የለም እንደኔ አይነት ሲሊ ኮስችን ቢሆን ጠይቁ እንደኔ አይነት የማይመስል ነገር ብትጠይቁ ምንም አይደለም ማወቅ የመሰለ ነገር የለም ኦኬ የለም ማለት ነው ኡስታዙና እንግዲህ የእርሶ ጥያቄ ካለ እንግዲህ ነወርና ረህመት ሁሉ ተማሪ ሁሉ አለ ቦምብ የሆኑ ተማሪዎች ነው ያሉት ይመለሳሉ ማለት ነው ኦኬ ማይክ ፍሬ ሰላም አለይኩም ሰላም አለይኩም ወራህመቱላሂ ወበረካቱ ረመዳን ቀዳችንን መክፈል ይቻላል ወይ ማለት እንደ ረመዳንም የጾም ነው እንደ አሹራም ይቆጠርልናል ወይ ማለት ነው ጥያቄው ገባ ጥያቄ ግልጽ ነው ኡስታዙና ኦኬ አላህ ሺበሎት ሰላም አለይኩም ረህማኑ ረሂም የታችን ጥያቄ ጥሩ ጥያቄ ነው ግን እኔ አንድ አስተያየት አለ አንደኛ ለምሳሌ ሰውየው ወይም ሴትየዋ የረመዳንን ቀዳ እንዲተካል ብሎ ቢጾም ይተካል ችግር የለውም ይተካል ግን የአሹራውን ፈዲላ ጾሙን አሹራ እንደ ጾመ ሊቆጠርለት አይችልም ማለት ነው ስለዚህም መሆን ያለበት ምንድነው ይሄን ፍርስኮ ማሳለፍ የለበትም በሌላ ቀን ሊጾም ይችላል ያንን ያለበትን የረመዳን ቀባ ሊጾም ይችላል ስለዚህም ምንድነው መደረግ ያለበት አሹራውን መጾም በሌላ ቀን ቀባውን መጾም ማለት ነው ምክንያቱም ይሄ በጣም ከባድ ትልቅ አጅር ስላለው ማለት ነው አህተሱ አዩ ከፍረ فيه السنه ማለት የባለፈውን አመት ወንጀል እንደሚሰረዝ ያላህ መልእክተኛ ሰለላሁ ዐለይሂ ወአሊሂ ወሰለም ተናግረዋል ማለት ነው እና ይሄንን አጅር ላለማጣት ነው እንግዲህ መጾም አለብን ማለት ነው እሱ እንጂ ባንድ ሁለቱም ማጣመር የለብንም ማለት ነው እና ደግሞ አልሐምዱሊላህ ብዙ ቀን አለ ብዙ ሰዓታቶች አሉ ለምን እንደነዚህ ትልቅ አጅር ሊያስገኙን የሚችሉን ነገሮች ብቻ መርጠን ቀባ ማውጫ እናደርጋቸዋለን እና ጀዛኩም ባኺር ማይክፎን بسم الله والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته السلام عليكم ورحمة الله وبركاته عندمن عدراتشو عندمن والاتشو عندمن عمشتاتشو داناناتشو اي كلايس كتاج ما شاء الله تبارك الله جزاك الله خير أستاذ بارك الله فيك وجعل الله في ميزان حسناتك إن شاء الله تعالى تياكيو كبيتنا يمتاو ጥያቄው ከቤት ነው የመጣው። ለምንድን ነው ይህንን ዘጠነኛ ቀን ወይም አስረኛ ቀን የምንጾመው? ንብስር ቀን ጾሙ ወይ? አንድ ጥያቄ፣ ለምንድን ነው የምንጾመው ነው። ባረከ አላሁ ፊክ ማይክ ፍሪ። እንደዛ ነው አይደል እንዴ? ዊስፐር ዲድ አይ አስክ ኮሬክትሊ? ጥያቄ እኮ ጥያቄው ራሱ ስጠይቅ ነው የሚያምረው። ምክንያቱም አንዳንዴ እኛ እንደናንተ እኮ አንጠይቅም። ኦኬ ጀዛከላሁ ኸይር ማይክ ፍሪ ኡስታዝ። የወንድማችን ጥያቄ አንደኛ ለምንድን ነው የምንጾመው ነው። የመጀመሪያውና አጠቃላዩ ምክንያት የአላህ መልእክተኛ ሰለላሁ ዐለይሂ ወአሊሂ ወሰለም ሲጾሙት ስለነበረ ነው። አንዱ ይሄ ነው። ይሄ እንግዲህ አጠቃላይ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲጾሙት የነበረውን ነገር በሙሉ ይጾማለን። ግን አንዳንድ ህክማቸው የምንሰራቸው ተግባራቶች ህክማቸው የታወቁ ነገሮች አሉ። ለምሳሌ ሰኞና ኸሚስን እንጾማለን እኛ። ሰኞና ኸሚስን የምንጾምበት ምክንያት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምክንያት ተናግረዋል ማለት ነው። እንደዚሁ አሹራን ስለምንድን ነው የምንጾመው? አላሁ ተባረከ ፍርዓውን የሚባል ሰውዬ ነበር። ይህ ፍርዓውን የሚባለው በተደሩጅ በጣም አገር ያጠፋ ነበር። በመጀመሪያ አለይሰ ሊ ሙልኩ መስር وهذه الانهار تجري من تحتي እኔ የግብጽ ንጉስ አይደለሁም እና እያለ የሚፎክር በዛም በተደሩጅ ደግሞ ما علمت لكم من اله غيري ከኔ ውጭ ምንም አይነት አምላክ የለም ያለ ከዛ አለፍ ብሎ ደግሞ انا ربكم الاعلى እኔ ትልቁ ኃያሉ አምላካችሁ ነኝ በማለት አገር ያጠፋ ሰው ነበር። አሚን ታሪኹ ነብዩላህ ሙሳ አለይሂ ሰላም ጋር ካነ ለሁ ሶላት ወጆላት ብዙ አይነት ክርክርና ውይይት ነበራቸው። ነብዩላህ ሙሳ አለይሂ ሰላም ወደ አላህ ዳዕዋ ያደርጉት ነበር። እሱ ትልቅ ባለ ጸጋ ነበር። አልሙሂም ነብዩላህ ሙሳ አለይሂ ሰላም عندما يطارده يبرر يالا ነብዩላህ ሙሳ وصل على بحر في تلك الليله درسوا اوحى الله اليه ان يضرب البحر በዘንጋቸው ብቻ ባህሩን ነካ እንዲያደርጉ አላህ አዘዛቸውና ነካ ሲያደርጉት ባህሩ ተከፍሎላቸው እሳቸው ተሻገሩ። አላህ Subhanahu Wa Ta'ala ፍቃድ ማለት ነው። አላሁ አክበር። ከዛም ነብዩላህ ሙሳ አለይሂ ሰላም ተሻገሩና እርሱም እንደሳቸው እሳቸውን ያባረረ ያለ ይሻገራለው ሲል መሃል ሲደርስ አላህ Subhanahu Wa Ta'ala ያዝ አደረገው። ሱብሃንአላህ لا اله الا الذي امنت يا اسرائيل ልጆች ያመኑበት አምላክ ካልሆነ በስተቀር ሌላ አምላክ የለም ማለት الله من قالوا تاديا الان على አሁን አመንኩት ላለ وقد عصيت قبلوا على ካሁን በፊት የኔን መልእክትን ቢስትል የነበርክ اليوم ننجيك ببدنك لتكون لمن خلفك آية سبحان الله እነሆ ዛሬን ቀን አካልህን ነፃ አድርገዋለሁኝ ወእነ ከثيرን ምን الناس ان اياتنا لغافلون ብዙ ሰዎች እኮ ከኔ ተአምራት የራቁ ስለሆኑ ይላል አላህ Subhanahu Wa Ta'ala። እና ይህ ማለት አላህ Subhanahu Wa Ta'ala ይህን ጉዳይ አላህ ረሱል ሰለላሁ ዐለይሂ ወሰለም فنحن نصومه شكرا ብለዋል። አላህ Subhanahu Wa Ta'ala ይህን ነገር ስላደረገ አላህን ሹክር ለማድረግ አላህን ዒባዳ ለማድረግ ለምሳሌ يوم الاثنين ብትመለከት ምን አለ አላህ ተሰለላሁ ዐለይሂ ወሰለም ذاك يوم ولدت فيه የተወለድኩበት ቀን وبعثت فيه الله ወደ ፍጡራኖች ተላኩበት ቀን እንደዛ አይነት ጸጋ ስላለው نحن نصومه شكرا شكرا لله رب العالمين እንጾማለን ነው። ሌላው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የትኛውን ቀን ነው የጾሙት? ሲጾሙ የነበሩት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አስረኛውን ነበር። ነገር ግን ምን አሉ? ነኢን ዒሽቱ ፊ የውሚን ቃብ አይ ወላን ዒሽቱ ፊ ዓሚን ቃብል የሚቀጥለው አመት ከኖርኩኝ እኔ ለአሱመን ታሲዓ ብለዋል። እና ሁለቱ ባንድ ተጣምሮ መጻፍ አለባቸው። አንደኛ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይሄን ስላሉ ነው። ሁለተኛ ሊየኩነ ቢዛሊከ ሙኻለፋ ለልየሁድ አይሁዶችም ስለሚጾሙ አንዷን ቀን ብቻ ነጥለው ስለሆነ የሚጾሙት ለነሱ ሙኻለፋ ለማድረግ ነው ነው እንደዙ ደሞ እንደዚ ማዕዙር የሆኑ ሰዎች ደሞ እነርሱ ያው መጾም የለባቸውም በዛ ሰዓት ለጦማን ያው ከአሙም ጾም ስለተከለከሉ ያው በዑዝር ምክንያት አንድ الخير ስራ ሰራዋለሁ ብሎ በችግር ምክንያት የተወ ጾምን ነው ሌላ ንዒባዳ አላህ Subhanahu Wa Ta'ala ለምሳሌ አንድ ሰው ሶላተ ጀማዓ ምን ጊዜም እየተመላለሰ ይሰግድ ነበርን በልና ነገር ግን ከለታት አንድ ቀን እግሩ ላይ የአካል ጉዳታ አካል ስንኩሎ እንደዛ አንዳንድ ችግር ደርሶበት ከመስጊድ ቢቀር አላህ Subhanahu Wa Ta'ala ልክ መስጊድ ሄዶ እንደሰገደ ሶላተ ጀማዓ እንዳደረገ ነው የሚቆጠርበት ማለት ነው እና ኢንሻአላህ ኸይርን ይዛኩም ባኺር ኢላህ ሰላም አለይኩም ወራህመቱላሂ ወበረካቱ ማሻአላህ ተባረከላህ ጀዛከላህ ኸይር ኡስታዝ ባረከላሁ ፊክ اوكي وسبر لجوج كويس استاذ اذان ادرك انغديك ساي وتا يكرم اوكي بليز تياك يتيقلني لج لج لجو لجوج لا اكم عدام يالدرسوا يا درسات اشورا صوم انشرت اوكي اكم عدام يالدرس اشورا ما صومش كلاش معناته شنو وسبر اف ات از يس تيل تيل مي يس اكم عدام يالدرس جمت هذا منو صومك اوكي على كل حال اوكي اكمل دار اكمل دام الدرسكم منون صوم واي وجبات ان شاء الله على كل حال مايك فري بارك الله فيك جزاك الله خير طيبك انا اللي على طياقه ان شاء الله مؤتانوت وهم دمو يموتوا سوتش معناتنا በህይወት ካለው ሰው ጥቃሞት እንደሚያገኙ ማለት ከኛ በኩል መልካም ስራ ሊደርሳቸው እንደሚችል የሚያመላክቱ የቁርአን አንቀጾችን ጠቅሼ ነበር ማለት ነው። ግልጽ ነው? ከዛ መካከል እስቲ አንዱን ወይም ሁለቱን ያንን የቁርአን አንቀጽ የሚጠቅስ ሰው ካለ ጀዛኩም الله خير እጃውጥ ማለት የሞተ ሰው ለምሳሌ ዱዓ ብናደርግለት اللهم اغفر له ብንለው መጠቀም እንደሚችል የሚያመላክት የቁርአን አንቀጽ አንድ ወይም ሁለት የሚጠቅሱ ካላችሁ አልተሰማም አይሰማም يا جماعه هيسمم مايكفل عوزة وفين عوزة تسمع ورا القحات جيو جيو خير الحراج جيو شحال نقول المغرب بسم الله السلام عليكم ورحمه الله وبركاته ما يكون ما شاء الله يا ما تاسوش متو انجد يا ما تاس ابرار سمعني الله ابرار اوكي مايكفل السلام عليكم اوكي استاذ استيل موكر يطيقونن طياقي سوره الغافر انقص 60 نا سوره البقره انقص 186 يهنن نو نوت ياسكوت جزاك الله ان شاء الله انقدي مرسال تملسم باذن الله تبارك وتعالى انت عايشنا طيب ان شاء الله انا جو بروجرامز كمان كنا ندرس احبتي الله بالسلامه يجمعنا سبحانك اللهم وبحمدك لا اله الا انت اشهد ان لا اله الا انت استغفرك اللهم واتوب اليك والسلام عليكم ورحمه الله وبركاته طبعا الترارين الى الله يخرجهم من المسلمين الله سبحانه وتعالى مسلموتش نص الله وطاعتهم يعرفت يتاسروا وندموتش الله يسخطالهم الله سبحانه وتعالى وندموتشن نزا يوطال بيياغرو يمتشفچو مسلموتش تمام الله يقومو جزاكم الله خير، بارك الله فيكم، والسلام عليكم ورحمة الله وبركاته. ما يكفي عليكم كالم مندنا وعليكم السلام بينا وملسلت ويس يادامتنا إن شاء الله استيملسلت أستاذ. جزاكم الله خير وخير الجزاء، السلام عليكم ورحمة الله وبركاته. ما يكفي كأستاذ نتيجة ملسل مفلس أستاذي ملسل مبارك الله الرحيم. أيهودوك برسول صلى الله عليه وسلم زمن ينبرو أيهودوك السلام عليك يا محمد عالو يا الله متن صلى الله عليه وسلم سيايو فأنت لا يموت الرجاء قطبها البوارة بلو دعاء الرقوب الله ملكتين يعني متن يعني شؤم أمام النتم يبالو باهري معلن كتب الله عليهم الظل والضلال ومخالفة الحق تأمت نبيات مطلعتنا على موجد يهن حقنا على موجد بأيهودوش ليس لنبر ما من نبي من الأنبياء إلا وآذوه منم نبي يبالنا قريد لم قد يالسروتنا في الدون يالا سايوت كارونا بستكار يعو اندو اندو انتناتشو مالتنا واندو لمداتشو نبي صلى الله عليه وسلم بانتا لا يموت الرقا قطب عالواتشو سيلواتشو وعليك عالو صلى الله عليه وسلم منم بما لسطعتشو اندي عائشة يا رسول الله السكو السام عليك انو يالوه انديت وعليك تلو تالو سيلاتشو اني سيسطعو تمال سالسان ماشي وعليك انو يالوه السلام عليكم بوكا نبارة وعليكم السلام وعليك سلام بانت لينو السام عليك كالم وعليك انو ليهون ميشيلو انا بزمال كونو مالس مسألت يالو بجزاكم الله خير والسلام عليكم ورحمة الله وبركاته صلاة صلاة درسنا يكرت عفوا السلام عليكم. جزاكم الله خير والسلام عليكم يا جماعه الخير. والله استمر وقتهم تنشي يقرن مسؤولاتهم وكان درس ارقون مسلم لا بلا سنتات فيايو يم يستمروا لقرا سوار بوننا